ቻይናን በተመለከተ ሰዎች ላላቸው መረዳትና እየተደረገ ዓለም አቀፍ ጥናት ነው ይላል በቅድሚያ ፍቃደኛ ነው ተይላል ይሄን ጥያቄ ለመጠየቅ እሺ በሀገሪቱ ቢያንስ አንድ አመት ኖሯል እዚህ ኢትዮጵያ ኢትዮጵያ ውስጥ እሺ ኢትዮጵያ ውስጥ ማለት ነው በአማርኛ እናርጓል ካለመልሶ እሺ የትውልድ አመት እኔ በፈረንጆች ማለት ነው በፈረንጆች 73 ወንድ ጽፋይ ታይቀናል የስራ አይነት የመንግስት እና የህዝብ አስተዳደር ቢሮዎች ውስጥ ወታደር ፖሊስ ፍርድ ቤት እና ጥበቃ መንግስት ያያል ሆኖ የውጭ ሀገር ድርጅት የሀገር ውስጥ ድርጅት ኦሮሚያ አዲስ አበባ ኦሮሚያ ነው አዲስ አበባ ከተማ የትምህርት ደረጃ ይላል የተማረች የተማረ ሆኖም የመደበኛ ትምህርት ያላገባደደ የመጀመሪያ ደረጃ ትምህርት ያልጨረሰ የመጀመሪያ ደረጃ ሁለተኛ መጀመሪያ ደረጃ ትምህርት ያጠናቀቀ ሁለተኛ ደረጃ የጀመረ ሆኖም ያላጠናቀቀ ሁሉ ሁለተኛ ደረጃ የጨረሰ ዩኒቨርሲቲ የቴክኒክና ሙያ ትምህርት ያላጠናቀቀ ዩኒቨርሲቲ ቴክኒክና ሙያ ትምህርት ያላጠናቀቀ የሁለተኛ ዲግሪ የጀመረ የሁለተኛ ዲግሪ የጨረሰ ከዚህ በፊት ስለ ቻይና መጠይቅ ሞልተው ወይንም ቃለ መጠይቅ ላይ ተሳትፈው ያውቃሉ ስለ ቻይና ባለፈው አመት የርሷና ግንዛቤ ምንድናቸው? ሐሳብ ካለው ተሐሳብ ሐሳብ የለኝም የሚሉ ሆነ እና ቻይናን የሚመለከት ባሉ ጉዳዮች ላይ ምን ያህል ፍላጎት አለው? በጣም የበዛ ፍላጎት አለኝ? ብዙ ፍላጎት አለኝ? መጠነኛ ፍላጎት አለኝ? ትንሽ ፍላጎት አለኝ? ምንም ፍላጎት የለኝም። በተመሳሳይ ከሁሉም በላይ ለመስማት ወይም ለማወቅ የሚያስደስቱት ነገር ምንድነው? የለው ሐሳብ ካለው ታጽምስቻለሁ ሐሳብ የለኝም ሁሉ ሆነ ነን ማለት ቻለሁ። አዎ ስለዚህ አይ እድገታቸው ምስጢር ነው። እድገታቸው ምስጢር የግል አመለካከቱ አንጻር እርሱ ስለ ቻይና ያለው አመለካከት ምን ይመስላል? በጣም ተመራጭ ሀገር ናት። ተመራጭ ሀገር ናት። በትንሹ ተመራጭ ሀገር ናት። ተመርጣታለሁ አልመርጣትም ማለት አልችልም። በትንሽ ያልተሻለ የማልመርጣት ሀገር ነች። ተመራጭ ሀገር ነች። በጣም ተመረጠ ሀገር ማለት በትንሹ ተመረጠ ሀገር ማለት ነው። ተመረጠ ሀገር ገለልተኛ ሆኖ ያስተውና ምን ያህል ስለ ቻይና ያውቃሉ? በጣም በደም የተሻለ ትንሽ ምንም። ቻይና ለርሶ ሀገር ምንድናት? የርሶ ሀገር ስለ ቻይና ግንኙነት በተመለከተ ይመልሱ ይላል። ስልታዊ ተባባሪ ሀገር፣ ወዳጅ ሀገር፣ መደበኛ ግንኙነት ያላቸው ሀገር፣ ተፎካካሪ፣ ጠላት፣ ሌላ። የቻይና ለርሶ ሀገር ምንድናት? ምርጫው እሺ፣ ስልታዊ ተባባሪ ሀገር ናት፣ ስትራቴጂክ ማለት ነው። ወዳጅ ሀገር ናት፣ መደበኛ ግንኙነት ያላት ሀገር ናት፣ ተፎካካሪ ናት፣ ጠላት ናት፣ ሌላ። ተባባሪ ተባባሪ ወዳጅ ሀገር ነው። ተባባሪ ተቀራራቢዎች ናቸው። ኦፍኮርስ ተባባሪ ነው። በብዙ መንገድ ኮላቦሬት ስለምናደርግ ስምንተኛ ለወደፊት ሀገሩ እና ቻይና ግንኙነት መካከል ምን አይነት ለውጥ ማየት ይፈልጋሉ ይላል። በጣም ቅርብና የበለጠ ተግባቢ የተሻለ መቀራረብና የበለጠ ወዳጅነት ባለበት እንዲቀጥል የበለጠ መራራቅ እንዲኖር የበለጠ ጠላትነት እንዲኖር ሌላ በጣም ቅርብ ባለፈው አመት ወደ ቻይና ሄደው ጎብኝተው ነበር። ወደ ቻይና ዋና ምድር ሄደው አያውቁም? ባለፈው አመት አያውቁም? እስከ ባለፈው ሰኔ 30 2025 ድረስ የቻይና የ240 ሰዓት ወይም የ10 ቀን የቪዛ እንቅስቃሴ ለ55 ሀገሮች የሚሰጥ የፖሊሲ አወጣጥ ተግባር ላይ አውላለች። የፖሊሲ ፍቃድ ለርሶ ሀገር ቢሰጥ የቻይና ለወደፊት ለመጎብኘት ፍቃድ የሚሆናሉ? አይ፣ አው ለመኖር፣ አው ለትምህርትና ተያያዥ ጉዳዮች፣ አው ለግብይት፣ አው ለስራ፣ አው ለቢዝነስ፣ አው ለመሰደድ፣ አው ለጉዞ፣ ሌሎች ለትምህርትና ተያያዥ ጉዳዮች። ስለ ቻይና ያለው አመለካከት ምን ይመስላል? መመልሶ በአጠቃላይ አንጻር እንደሚመለከተው ይመልስ ይላል። በአጠቃላይ ስለ ቻይና ያለው ግንዛቤ በጣም ጥሩ፣ ጥሩ፣ ገለልተኛ፣ ገለልተኛ፣ ትንሽ መጥፎ፣ መጥፎ፣ በጣም መጥፎ አላውቅም። ከጥሩ ከተናደረ በጣም ጥሩ ከተናደረ በጣም ጥሩ ከሚለው ቀጥሎ ጥሩ አለ ሶስተኛ ደረጃ ገለልተኛ ወይ ትንሽ ጥሩ ይላል እሺ ስለ ቻይና የኢኮኖሚ እድገትስ ምን ያስባሉ በጣም ጥሩ ጥሩ ገለልተኛ ገለልተኛ በትንሽ መጥፎ በጣም ጥሩ እሺ ስለ ቻይና ሳይንስ እና ቴክኖሎጂ ግንዛቤ ያለው ምን ይመስላል በጣም ጥሩ ጥሩ ገለልተኛ ገለልተኛ በትንሽ መጥፎ በጣም ጥሩ ነው ስለ ቻይና የተፈጥሮ አካባቢ ያላት ግንዛቤ ያለ ግንዛቤስ በጣም ጥሩ ጥሩ ገለልተኛ በጣም ጥሩ ነው ኦኬ እሺ ስለ ቻይና ባህልስ ያለው ግንዛቤ ምን ይመስላል በጣም ጥሩ ጥሩ ገለልተኛ ትንሽ ጥሩ ትንሽ መጥፎ ገለልተኛ በትንሽ ጥሩና በትንሽ መጥፎ ይላል ገለልተኛ ሆኖ ኦኬ ገለልተኛ ነው አዎ ገለልተኛ ነው ትንሽ ጥሩ ነው ተመለከተ አዎ በትንሽ ጥሩ ነው ኦኬ ስለ ቻይና የህዝብ ደህንነት ሁኔታ ያለው ተመለከተ በጣም ጥሩ ጥሩ ገለልተኛ ኦኬ መታከለ በትንሽ ኦሺ ስለ ቻይና የመንግስት ያለው ተመለከተ ጥሩ በጣም ጥሩ ገለልተኛ በትንሽ መጥፎ በጣም መጥፎ አለው ጥሩ ኦኬ ስለ ቻይና ህዝብ ያለው ተመለከተ ምን ይመስላል አንደኛውን የሪሰርች ክፍል አልፈን ወደ ሁለተኛው ገብተናል ስለ ቻይና ህዝብ ያለው ተመለከተ ምን ይመስላል ይላል አዎ በአጠቃላይ ስለ ቻይና ህዝብ ያለው ተመለከተ ይላል በጣም ጥሩ ጥሩ ገለልተኛ በትንሽ መጥፎ በጣም ጥሩ የጓደኝነት አቀራረብ መጠናቸው ምን ይመስላል ቻይናውያን በጣም ጥሩ ነው ጥሩ ገለልተኛ በትንሽ ጥሩ በትንሽ መጥፎ ኦኬ ስለ ምግባር ደረጃቸው ምን ይመስላል በጣም ጥሩ በጣም ጥሩ ታታሪ በጣም ጥሩ ነው ባለው እሺ የመፍጠራ ብቃታቸው ምን ይመስላል በጣም ጥሩ ነው በ25 አጋማሽ አመት የቻይና ኢኮኖሚ በ5.3 አድጓል በዚህም ጋር 6.95 ሚሊዮን አዲስ ከተማ ስራዎች የተፈጠሩ እና የአመቱ ግብ 58% ተፈጥሯልና የ2025 አጠቃላይ አመታዊ እድገት 5% እንዲሆን ታቀዷል እርሱ አመለካከት 25 የቻይና ኢኮኖሚ እድገት እንዴት ያውታል ከተጠበቁት በላይ ነው እንደተጠበቁት ነው ከተጠበቁት በታች ነው በጣም ደካማ ነው ለመመለስ አስቸጋሪ ነው በሚቀጥሉት 10 አመታት የቻይና ኢኮኖሚ እድገት ዘላቂነት ባለው መልኩ ይቀጥላል ብለው ያስባሉ በጣም እርግጠኝነት አዎ በከፊል እርግጠኝነት በጣም እርግጠኛነት በአምስት አመታት ጥቅል ለብሔራዊ ኢኮኖሚና ማህበራዊ እድገት የተሰኘው ፕሮግራም መተግበሩ ቻይናዊ ብሔራዊ መንግስት አስተዳደር ለማሻሻል ወሳኝ ሚና ይጫወታል ከ1953 እስከ ዛሬ ድረስ ቻይና ለ14 የአምስት አመታት እቅዶችን ተግብራለች በዚህ አመት ደግሞ 15ኛ የአምስት አመት እቅድ የሆነውንና 26 ከ30 ድረስ የሚቆይ እቅድ ተጀምሯል ይህ አጠቃላይ የሚቀጥሉት 5 አመታት የሚከናወን ዋና ዋና ተግባራትና የፖሊሲ አቅጣጫዎችን ማለትም የኢኮኖሚ ዘርፍ ማህበራዊ ቴክኖሎጂ ከዚህ በቃ ዜጎችን ለማሻሻል ላይ ትኩረት የሚያደርግ ሆኗል እንደዚህ የቻይና 5 አመት እቅድ ላይ የርሱ ምልከታ ምን ይመስላል ያ ለቻይና ኢኮኖሚ እና ማህበራዊ ዘርፎች እድገት ወሳኝ የሆነ ነገር ነው ብለው ያስባሉ ይህ እቅድ ስትራቴጂያዊ ሁሉን ዘርፎች ያካተተና ሁልጊዜ ወደፊት የሚያይ ተግባር መመሪያ መሆን የመጀመሪያው ኦኬ ከዚህ በታች ከዘሩት ቻይና ምርቶች በቴክኖሎጂ ውጤቶች የባህል ጉዳዮች ውስጥ ለይተኞቹ ሰምተዋል የሚለው ነው ይሄ ደግሞ ወይስ ደግሞ ተጠቅመው ያቃሉ ይላል ስለ ድሮኖች መደበኝነት ተጠቀማለው ከዚህ በፊት ተጠቅም ያለው ሰምተዋል ግን በጭራሽ አልተጠቀምኩም ድሮኖች አው ሰምተዋል ግን በጭራሽ ተጠቅመው አያቁም አልሰማው እሺ የቻይና የኦንላይን አጫጭር ድራማዎችና የድረገጽ ልቦለዶች ላይ በመደበኛነት ተጠቅማለሁ ከዚህ በፊት ተጠቅም ያለው ሰምቷል ግን በጭራሽ አልተጠቀምኩም አልሰማሁም በራሳቸው የሚነዱ መኪኖችስ በመደበኛነት ተጠቅማለሁ ከዚህ በፊት ተጠቅም ያለው ሰምቷል ግን በጭራሽ አልተጠቀምኩም አልሰማሁም ሮቦቶችስ ስለ ሮቦቶች ድሮኖች የጽዳት ማጽጃዎች ይህም ሰምቷል አልተጠቀምኩም የኦንላይን ክፍያ ስርዓቶች ለምሳሌ እና አሊፔይ WeChat Pay የሚባሉ አሉ። በመረብኝ እንጠቀማለሁ ከዚህ ቤት ተጠቅሚያለሁ። ሳምቷል ግን በጨረሻ አልተጠቀምኩም አልሰማሁም። በዋነኝነት Alipay እና WeChat Pay የሚባሉት ነው። ሬድ ኖትስ የሚባለውን ያውቃሉ? በመደበኝነት ተጠቀማለሁ ከዚህ በፊት ተጠቅሚያለሁ ሰምቷል ግን በጭራሽ አልጠቀምም አልሰማሁም። ቻይናዊ ዲዛይነሮች የተሰሩ አሻንጉሊቶች ለምሳሌ ላቡብ የሚባለው በመደበኝነት ተጠቀማለሁ ከዚህ በፊት ተጠቅሚያለሁ ሰምቷል ግን በጭራሽ አልጠቀምም አልሰማሁም። የኦንላይን ጌሞችስ ብላክ ሚዝ ኦነር ኦፍ ኪንግስ እና ጌንቺን የሚባሉት የቻይና ፊልሞች በሚጠቀማሉ ምን አይነት ተጠቀማለው ከዚህ በፊት ተጠቅሚያለው ሰምቷል ግን በጭራሽ አልተጠቀምም አልሰማሁም። ቲክቶክስ በመደበኛነት ተጠቀማለው ከዚህ በፊት ተጠቅሚያለው ሰምቷል ግን በጭራሽ አልተጠቀምኩም አልሰማሁም። ከዚህ በፊት ተጠቅሚያለው የሚለውን ነው። ኦኬ ኦንላይን ሾፒንግ የቻይና ነው። የቻይና ካምፓኒ ነው። የቻይና ካምፓኒ ኦኬ። ኦንላይን ሾፒንግስ በመደበኛነት ተጠቀማለሁ ሰምቷል ግን በጭራሽ አልጠቀምም። ኦኬ። ከዚህ በታች ያሉት የቻይና ምርቶች፣ ቴክኖሎጂ ጥቶች፣ የባህል ጉዳዮች ሚለው በሁለተኛ ደረጃ አለ። ዲፕስት የሚባለው ለክ እንደ AI ያለው በመደበኛነት ተጠቀማለሁ ከዚህ በፊት ተጠቅሚያለሁ ሰምቷል ግን በጭራሽ አልጠቀምኩም አልሰማሁም። ማይተኛ ከሚከተሉት የቻይና ቴክኖሎጂ ውጤቶች ወይም ስኬቶች አሪፍ የትኛው ይመስላል ይላል? ዘመናዊ ቴክኖሎጂዎች ለምሳሌ AI ሮቦቶች፣ ሱፐር ኮምፒውተሮች እና ሰው አልባ ተሽከርካሪዎች፣ ገለልተኛ የሆኑ የምርምር ስራዎች እና ምርቶች ለምሳሌ ታላቅ አውሮፕላኖች እና እቃጫኞች፣ ታላቅ መሰረተ ልማት ቴክኖሎጂዎች ለምሳሌ ፈጣን ባቡር፣ የአየር ማረፊያዎች፣ የመንገድ ድልድዮች ባለትልቅ ቮልቴጅ ተሸካሚ ኃይሎች ይላል። ስፔስ ኢንጂነሪንጋቸው ለአዲስ የሆኑ ኢነርጂ ቴክኖሎጂዎቻቸው ለምሳሌ ሶላር ኢነርጂ፣ የነፋስ ኢነርጂ እና የኒውክሌር ኢነርጂያቸው፣ የግብርና ሳይንስ ቴክኖሎጂያቸው፣ የተዳቀለ ሩዝ አዘርት ማሻሻያ ቴክኖሎጂ፣ የኢንፎርሜሽን ቴክኖሎጂያቸው ለምሳሌ ኢ-ኮሜርስ፣ አጫጭር ቪዲዮዎች እና የሞባይል ክፍያዎች፣ ሌሎች የቻይና ምርጥ የሚባል ቴክኖሎጂ ውጤት አላት ብዬ አላምንም። ካለ በጣም ብዙ የትኛው ነው ታዲያ? ብዙዎቹ መጀመሪያ AI ሮቦቶች፣ ሱፐር ኮምፒውተሮቻቸው ነው ወይስ ትላልቅ አውሮፕላኖቻቸው ነው ወይስ ባቡር የአየር ማረፊያዎቻቸው ነው ወይስ በጣም ተነሱ ስንት ታረው እንደሆነ? ኦኬ። መምረጥ ያለበት ኦኬ ሹር ካለ ጀነራል በተለይ ቴክኖሎጂ ጋር በተለይ ትራንስፖርት ወይ ኔትወርካቸው በጣም ተለየ። ኔትወርኩ ታላቅ ነው። ኦኬ። ቴክኖሎጂ በጣም ይደግፋል። እንደዚህ ካለን ከታተም ነው ስለሆነ ይባውናቸው ራሱ ኢቭን ተራራ ደስቶ ምን ቤት ደስቶ አላቸው። ከዛ ጋር በጣም አሜዚንግ ነው ለስደኔ። ኦኬ። ሌሎችን አረባ ምሳሌ አይ ምናምን ከሌላ ነገር ጋር ላይበልጥ ይችላል። ምሳሌ አሜሪካ ምስል ወይም ሌላ ሀገር ምስል ላይበልጥ ይችላል። ኢንስቴቲክ ነው ባካር ሌላ አንጻር ግን ራ በንጽጽር በጣም የለብ ምሳሌ ህዝባቸው ወደ ህዝብ አኮሞዴት አርጎ ከሌላ ሀገር ከዛ ከዛ ጋር በአውሮፕላኑ ሙሉ ቢነሳ እንደዛ አይነት ነገር ነው። ግን እሱን የሚያዘው ብቻ አሁን ያልኩ ባቡር ነው። እሺ። እስከ ታህሳስ 31 24 ዓመተ ምህረት ባለው ጊዜ ቻይና ኮሙኒስት ፓርቲ አባላት ቁጥር በመቶ ሚሊዮኖች አድጓል። እነዚህም በ5 ሚሊዮን 250 ሺህ መሰረታዊ ድርጅቶች የታቀፈ ናቸው። የቻይና ኮሙኒስት ፓርቲ ጠንካራ የሆነ ተሐድሶና ጠንካራ ዲሲፕሊን ስነ ስርዓት የሚከተል አስተዳደር ስርዓት ያለው ነው። በዚህም የቻይና ስልጣኔ ተሐድሶ ለማረጋጋት ይተጋል ይላል። የእርሱ የቻይና ኮሙኒስት ፓርቲ የሚመለከት ከሚከተሉት ሀሳቦች ውስጥ በየትኞቹ ይስማማል? ስለ ኮሙኒስት ፓርቲ እንደሚያውቁት ማለት ነው። የቻይና ኮሙኒስት ፓርቲ ለቻይና የተሳካ እድገት ከፍተኛ ሚና ይጫወታል። ስማማለው? ገለልተኛ? አልስማማም። ስማማለው? እሺ። የቻይና ኮሙኒስት ፓርቲ ፖለቲካና የሶሻል መረጋጋት እንዲኖር አድርጓል። ስማማለው? ገለልተኛ? ስማማለው? አሁን ያለው የሲፒሲ አመራር ፓርቲ ሆነ ሀገሪቱን የማስተዳደር ረገድ ውጤታማ መሆን ችሏል። ስማማለው? ገለልተኛ? ስማማለው? የቻይና ኮሙኒስት ፓርቲ ለቻይና ነባራዊ ሁኔታ የሚስማማ አድርገተና የፖለቲካ መንገድ አግኝቷል። ስማማለው? ገለልተኛ? አልስማማም። ስማማለው? እሺ በ2025 ዓመተ ምህረት የቻይና ኮሙኒስት ፓርቲ የፓርቲው አጠቃላይ አባላት እና የመንግስት ሀብት ብክነት እንዲከላከሉ ታማኝነት እንደሚያረጋግጡና የፈጠራ የታከለበት የአሰራር ባህል እንዲያዳብሩ የሚያስገድድ በስምንት ዋና ነጥቦች የሚገልጽ የብሔራዊ የትምህርት ፕሮግራሞችን ይፋ አድርጓል። ይህ ፕሮግራም በዋናነት የሀብት ብክነት የመከላከል ሙስናን የመዋጋት የስራ ቅልጥፍናን የማድረግ እንዲሁም የፓርቲው የቻይና መንግስት ቅቡልነት ማሳደግ ያለመ ነው። ከሚከተሉት ጉዳዮች ውስጥ መንግስት ሀብትን ከስራ ጋር ተያያዥነት የሌላቸው ነገሮች ማለትም ለግብዣ ለስጦታ ሙስና ምንለው ማለት ነው። የመንግስት ኃላፊ ሆኖ ግብዣ ስጦታ መቀበል፣ የግል ድርጅቶች በተመቻቸ ጉዞ ላይ መሳተፍ፣ ህጋዊ ያልሆኑ ነገሮችን ህጋዊ አድርጎ ማቅረብና የሀብት ብክነት ይገኙበታል። እነዚህ ጉዳዮች በተመለከተ የፓርቲ ውሳኔ እንዴት ያወጣል? እስማማለሁ ፓርቲው ጠንካራ አስተዳደር መኖራቸው በጣም አስፈላጊ ነው። ኦኬ። ቻይና ፕሬዝዳንት ሺ ጂንፒንግ ናቸው እርሳቸው አመራር ስለ ቻይና እስካሁን ሁሉም ነገር መካከል ይባል ብልጽግና ማስተካክቷል። በዚህም ከፍተኛ ሁኔታ ድህነት ቀንሳለች። አሁን ደግሞ በሁሉም መስክ ዘመናዊ የሰለጠነ የሶሻሊስት ሀገርን እውን ለማድረግ እየሰራች ትገኛለች። ከዚህ ጋር ተያይዞ ሺ ጂንፒንግ ለመላው የሰው ዘር ሁሉ የሆነ የጋራ ዓለም አቀፍ የስልጣኔ እቅድ አስተዋውቋል። በዚህም የቤልት ኤንድ ሮድ ኢኒሼቲቭ ዓለም አቀፍ ልማት እቅድ፣ የዓለም አቀፍ የጥናት እቅድና የዓለም አቀፍ የስልጣኔ እቅድ ናቸው። በእርሳቸው አመራርም የቻይና በዓለም አቀፍ ጉዳዮች ላይ ማለትም ባልተረጋጋና ለግጭት የተጋለጡ ሁኔታዎች ውስጥ ሳይቀር ገቢን መንፈስ ለማምጣት የመሞከር ላይ ትገኛለች። በዚህ አንጻር የእርሶ ሺ ጂንፒንግ በዓለም ላይ ካሉ ታላላቅ ተጽዕኖ ፈጣሪ ሰዎች ውስጥ አንዱ ናቸው ብለ ያምናል? አዎ ናቸው ብዬ አምናለሁ። አዎ አብዛኛው ናቸው ብዬ አምናለሁ። የተወሰነ መልኩ አዎ። ፕሬዚዳንት ሺ ጂንፒንግ በተከታታይነት ያላቸው ብዙ እቅዶች አስተዋውቀዋል። በዚህ ረገድ የሚከተሉት እቅዶች ላይ ምን ያህል መጠን ይስማማል ይላል? ህዝቡን ማዕከል ያደረገ እድገት ፍልስፍና አላቸው? አዎ ናቸው ብዬ አስባለሁ። አዎ ነው። ሙሉና ጥንካሬ ያለው የፓርቲ አስተዳደር በመፈጸምና የጸረ ዘርፍ ግብይት ትግልን ማበረታታት አዎ ናቸው ብዬ አስባለሁ። አዎ ነው። በሁሉም ረገድ ተሐድሶ ማጠናከር ከፍ ያለ ግልጠኝነት እንዲኖር ያደርጋሉ? አዎ ናቸው ብዬ አስባለሁ። አዎ ነው። በተፈጥሮና በሰው ሰራሽ መካከል ስምምነት እንዲኖር ይሰራሉ። በዚህ ማንጻር ንጹህ ውሃና አረንጓዴ ተራሮች የማይተኩ አቅጣጫ ናቸው ብለ ያምናሉ? አዎ ናቸው ብዬ አስባለሁ። አዎ በአብዛኛው የተወሰነ አይ ሁላችንም የጋራ ወደፊት አለን። ስለሆነም የሰው ልጆች ሁሉ የሚሆን የጋራ ሰላምና ልማት ሆኖ መስራት አለብን ብለ ያምናሉ? አዎ አይ በተወሰነ መልኩ። ሶስተኛ ሊደርሳል። ይሄ ወደ መጨረሻዎቹ ናቸው። በአለም የቻይና ጥንካሬዋ ምን ያህል ደረጃ ላይ ትገኛለች? መልሶን በአጠቃላይ አንጻር እንደሚመለከት ያስቀምጡ ይላል። በአጠቃላይ የሀገሯ ጥንካሬ በጣም ጠንካራ ጠንካራ፣ በመጠኑ ጠንካራ፣ በመጠኑ ደካማ ደካማ፣ በጣም ደካማ አላውቅም። አንድ ሀገር ጥንካሬ የሚለው ነው ከኢኮኖሚ ጥሩ ነው ያለበት ኢኮኖሚ ሌቭል ነው። ከዛ ደግሞ ሌሎች ከቴክኖሎጂውም ከምንም ከምን ማሳስተ በጣም ምን ማለት ነው ዝሞር ሜቢ እንደው አሁን እሷ በሁሉም ሁለንተናዊ ሚዛን ትገባ ማለት አሜሪካ ተገልጣለ ሰከንድ ላይ ያለች ነች። በጣም ጠንካራ በጣም ጠንካራ ነው የኢኮኖሚ ጥንካሬ ይላል። አሁን ያነሳ ነው በጣም ጠንካራ ጠንካራ በጣም ጠንካራ የዲፕሎማቲክ ጥንካሬዎች ምን ይመስላል? በጣም ጠንካራ ጠንካራ በጣም ጠንካራ። ኦኬ። የወታደር ጥንካሬዎች በጣም ጠንካራ በጣም እሺ። ያው በድሮ ጊዜ ማለት ነው ምናቀው ታሪክ አለ። ግን ያን ጊዜ ነው ሁሉ አስተምር አሁን ለባይደለም ነው እንደ እሱ ነው የሚለው የሳይንስ እና የቴክኖሎጂ ጥንካሬዎች ይላል። ኢኛው ደግሞ የሳይንስ እና የቴክኖሎጂ ጥንካሬ በጣም ጠንካራ ጠንካራ በጣም ጠንካራ። የፋይናንስ ጥንካሬያቸው በጣም ጠንካራ ነው። የባህል ጥንካሬያቸው ምን ይመስላል? ስትሮንግ ናቸው። እዚህ ሀገር እኮ ለደረት የባህላችን እኮ ይማከሩ ብለሽ ነው የዘመነ ወለጫት ምናምን አላቸው ልጅ። አሃ እዚህ ስራ ብለው የመንግስት ስራ ስራና ጠርቶ ነው ያቀርቡት። የሆነ እንትን ካለ ራሱ ይልጥልን ካለ ይሄን አምባሳደር ይጠራል ደዛ ነው በጣም ያ ማስተዋወቅ ነው። እዛ ላይ ቤታቸው ወስረፍሩ ያደርጋል ነው እንትን እንደዚህ እዚህ ቢሆን እዛ ነው ቢሆን ያለ ከዳይሬክተር ጋር ተጣጣፈ ደግሞ ሶስት ወር ተጣጣፈ አምባሳደር ጋር ነው። ኦኬ። የሆነ ጊዜ ደግሞ ቤተ መንግስት አካባቢ ሰላም ነው ደግሞ በቃ ትልቅ ኢቨንት ተደርጎ ባደረሽ ዘመኑ ደውጫ ተብሎ ሆቴል እንትን ያፈሩ ምንም ዘመኑ ስትሮንግ ናቸው የተሰጡት ጥንካሬ ሳላቸው በጣም ጠንካራ በመጣም በትምህርት ዘርፍ ሳላቸው ጥንካሬ በጣም ጠንካራ በመጣም ናቸው በመጣም ደካማ ናቸው በጣም ደካማ ናቸው አለ ብትለኝ ለምሳሌ እዚህ መጣሁን ንግግር ዛርጉ ብትላችሁ ለምሳሌ አምባሳደር ዲዛይን ሆነ ተማርኩ እዚህ የተወደደ ለሰራው ነው እንግሊዝኛ የተናገረ ይያወቁ ይያወራሉ ትርጉሙ ነው ዝግዘረ የተመንግስት ይያለው እንትም ይጣም ፕሬዝዳንቱ በቃ ተሳቸው ጋር ስነሱ ደግሞ ታውራ ለዲግራቸው ሰርቪስ ድረስ ዛሬ ተማርኩ ነው ቻይኒዝም ይችላል ገና እና መጥተው እዛ ሲናገሩ ስታያች እንዲህ ነገር በጣም እንደምንጠብቀው አላቸው እንት ተካረ ያለች ሁሉን ለማሳት በጣም ተነቀው እንትመስላቸው ነው እንደኔ ያለው ማለት ያናቸው አማራጭ እንደቀደሙ በጣም ጠንካራ በመጣኑ ጠንካራ በጣም ጠንካራ ይሄም የመጨረሻዎቹ ክፍል ነው ከሚከተሉት ሀገሮች ውስጥ ባላቸው ዓለም አቀፋዊነት ተቀባይነት የደኞቹ አምስት ሀገራትን በተከታታይነት ይደረድራ ይላል በአንደኛነት ሩሲያ ደቡብ አፍሪካ እንግሊዝ ጀርመን ቻይና ብራዚል ፈረንሳይ አሜሪካ ህንድ ጃፓን አንድ ነው የሚመርጡት አሁን ከተከታተልኳቸው ድርጅቶች በአንደኛነት አሁን እዚህ የሚቀመጡ ከሀገር አቀፍ ካለማ አቀፍ ነው ካለማቀፍ ነው የሚለው ጥያቄው አንድ ብቻ አሜሪካሽ በሁለተኛ ደረጃነት ምን ያስቀምጣሉ ቻይና ያስቀምጣሉ በሶስተኛ ደረጃነት ፈረንሳይ ሩሲያ ጀርመን ደቡብ አፍሪካ ህንድ ራሽያ አራተኛ ደረጃ ደቡብ አፍሪካ ህንድ ፈረንሳይ ብራዚል ጃፓን እንግሊዝ ጀርመን አምስተኛ ደረጃስ እንግሊዝ ደቡብ አፍሪካ ህንድ ጃፓን ብራዚል ጀርመን እንግሊዝ ይሻላል የቻይና ስለምትሳተፍበት ያለም አቀፍ ጉዳይ ላይ ያሉት አመለካከት ምን ይመስላል ይላል እንከተውት ሐሳቦች ጋር ይስማማሉ ወይስ አይስማሙም ይላል እኔ በአጠቃላይ ግንዛቤ ስለ ቻይና ዓለም አቀፍ ተሳትፎ ጥሩ ነው ይስማማሉ ገልተኛ ነው አልስማማም ለምሳሌ ቅድም የተነሳው ቤልቲንግ ነው ኦኬ በተለይ አፍሪካ ደግሞ ለማቀፍ የሚጠቀሙት ቴክኒክ ነው ትልቁ እንትን ነው አፍሪካ ደረጃ ካንቲንግ ነው ሰርከን ብድጋ ስለሆነ የቀሰመ ስለቀየሰ ታጥሲት ነው ኦኬ ለከ እንደምትሩ ማለት ለምሳሌ አሁን በአንድም አለ ከብራዚል ጋር ይያዝ ነው አለው አሁን ከብራዚል ጋር ይያዝ ይሄ ብሪክስ ከብሪክስ ነው ዛማለችበት ሶስተው ስለዚህ ትራም ነው ያሳየው ኦኬ እዚህ ከፍተኛ የሚጀምረው ነው እስማማለሁ የቻይና ለማቀፍ ጉዳይ ላይ ንቁ ተሳታፊ ናት ተዳስተዋል እስማማለሁ ገለልተኛ አልስማማም ኦኬ የቻይና ለማቀፍ ታረጋው እንዳን ይሁን ሰላም አሜሪካ እንደዚህ ሰው ታረጋው የዚህ ተወ ተቀበለ የቻይና ለማቀፍ ኢኮኖሚን ዋንኛ አንቀሳቃሽ ናት ቻይና የዓለም ኢኮኖሚ እስማማለሁ ገለልተኛም አለ አልስማማም አለ እርግጠኛ አይደለሁም አለ አሜሪካን ተላልጣሉ ሲምረው እንደስቱድ ሆኖ ግን አሁን ኦልሞስት አሜሪካን ይስልጋሽ ለምሳሌ ሆነ እንደ ታይሮነ ታሪፍ እየጨመረ ያን የመፍራት ነው የቻይና ያለምን ሰላም እና ጸጥታ ዋና አስከባሪ ናት ስማማለው ገለልተኛ አልስማማም እርግጠኛ የቻይና ዓለም አቀፋዊ የፍትህ ሀብት ክፍልና ፍትህ እንዲኖር ዋና ሚና ተጫውታለች ስማማለው ገለልተኛ አልስማማም እርግጠኛ አይደለሁም እሺ ቻይና ወደፊት የዓለም አቀፍ ጉዳይ ላይ ተሳታፊ የመሆንና የምትጫወተው ከፍተኛ ሚና እሱ ይጠብቃሉ ወይስ ይቀበማሉ ይላል በጣም ጠብቃለሁ በጣም ጠብቃለሁ እሺ ከንከተሉ ዝርዝር መመዘኛዎች አንጻር የቻይና ለማቀፍ ማህበረሰብ ምን ያህል እርምጃዎች ተወስዳለች ምን ያህልስ መልካም አስተዋጽኦ ይኖራታል ብለው ይጠብቃሉ ይላል ለታዳጊ ሀገራት የልማት ድጋፍ ታደርጋለች በጣም ተጠብቃለሁ በጣም ተጠብቃለሁ እሺ እንከተሉት ዝርዝር ዘርፉ ኦኬ ቢ ነው ቢኛው ደግሞ ኤ ነው ሁለተኛ ቢ የዓለምን ሰላምና መረጋጋት ለማረጋገጥ ዓለም ላይ ባሉ የግጭት ቀጠናዎች ላይ የማሽማቀልና የግንኙነት የማሻሻል የሚያስጨፋራሽ በጣም ተጠብቃለሁ በጣም ሲ ደግሞ ንግድና የዓለም አቀፍ ኢንቨስትመንት ላይ ተሳትፎ በማድረግ በጣም ተጠብቃለሁ በጣም ተጠብቃለሁ ኢ በሰላም ማስጠበቅና በሽብርተኝነት በጋራ መዋጋትና በመዋጋት ላይ የልምድ ልውውጥና ትብብር ታደርጋለህ በጣም ተጠብቃለሁ በትምህርት በሳይንስና ቴክኖሎጂ የልምድ ልውውጥ በጣም ተጠብቃለሁ ተጠብቃለሁ የዓለም ስርዓት ከሚከተሉት ዝርዝር መረጃዎች አንጻራ ዓለም አቀፍ ማህበረሰብ ምን ያህል መጆት ተወስናለች ብለ ያስባል ነው ይሄኛው በዓለም ስርዓት የበለጠ ፍትሃዊነት ተመጣጣኝነት እንዲኖር ትሰራለች በጣም ተጠብቃለሁ ተጠብቃለሁ በትንሽ ተጠብቃለሁ ምንም አልጠብቅም በጣም በሰው ሁሉ እሺ ቻይና በዓለም አቀፍ ማህበረሰብ ያቀረብቻቸው እነዚህ ንግዶች አውቃሉ ይላል በሰው ሁሉ የጋራ ወደፊት ላይ የከነባ ማህበረሰብ በደንብ አውቃለሁ የተወሰነ አውቃለሁ ሰምቻለሁ ግን ምንም ቀጥ የለኝም ሰምቻለሁ ኦኬ ባለም አቀፍ እድገት እቅድስ በደንብ አውቃለሁ በተወሰነ አውቃለሁ ሰምቻለሁ ግን ምንም ቀጥ የለኝም ሰምቻለሁ አላውቅም ያለም አቀፍ የጸጥታና የደህንነት እቅድስ በደንብ አውቃለሁ የተወሰነ ሰምቻለሁ ግን አላውቅም ባለም አቀፍ የስልጣን እቅድስ የቤልት ኤንድ ሮድ ኢኒሼቲቭስ በደንብ አውቃለሁ በተወሰነ አውቃለሁ ሰምቻለሁ ግን በደንብ አውቀት የለኝም ሰምቻ አውቃለሁ በተወሰነ አውቃለሁ አለማችን በአሁኑ ወቅት ለክፍለ ዘመናት ታይቶ የማይታወቅ ሁኔታ በከፍተኛ ለውጦች ውስጥ እያለፈች ነው ከፍተኛ የሆነ የጸጥታ ስጋት አለመረጋጋትና እርግጠኝነት መጥፋት በስፋት ይስተዋላል የሰው ልጆች ሁሉ ወደፊት ተጣፋምታ ደግሞ እርስ በርስ ይጣረሳ ነው ለሁሉም ወደፊት የሚመጭ ጋራ ማርሳ ለማስተረና ዝራችንን ለሁሉም ክፍት አካታችን ጽሁና ወብዘላቅ ሰላም ተፈነባት ዓለም አቀፍ ደረጃ ተራገጠባትና የጋራ ብልጽግና ውን የሆነበት ሁኔታን ውን ለማድረግ የሁሉም ሰውና የሁሉም ተቋማት ትብብር ያስፈልጋል በጣም እስማማለሁ በጣም እሺ ከዚህ በታች ከተዘረዘሩት የቻይና ጎረቤት ሀገራት ጋር የተያያዙ ስራዎች ተመለከተ ኮንፈረንስ አስተናግዳ ነበር በዚህ ኮንፈረንስ በቻይና ዋና እና ሴቶችና የምትላቸው ዳጅነት አጋርነት አጥናቀር ሰላምና ደህንነት የጋራ ብልጽግና አቀኝነት ጎረቤት ሀገር ጋር ተቃሚነት አካታችነት ማጠናከር በድጋሚ ያረጋገጠችበት ነበር ኮንፈረንሱ አስተ በጎረቤት ሀገራት ወደፊት ተቃሚነት ላይ ተመሰረተ የጋራ ማህበረሰብ መገንባት ላይ ተኮረ ነበር ቻይና የጉርብትና የውጭ ፖሊሲዎች የሚመለከት የትኞቹ አገዳለስ ነው የእርሶን አመለካከት የሚወክለው ይላል ቻይና ሰላምና መረጋጋት ለሌሎች ጎረቤት ሀገራት ሰላምና መረጋጋት አስተዋጽኦ ያደርጋል የቻይና ለማት ጎረቤት ሀገራትን የልማት እንቅስቃሴ ያነቃቃል ሶስት በመልካም ምድር መቀራረብ የተሳሰረ ቅርርቦችና የምታባረዶች ፈጥራል የቻይና እድገት ስጋት የጎርቤት ሀገራት ላይ ነባራዊ ለወደፊቱ ስጋት የሚያጭር ነው የቻይና ጎርቤት የመጀመሪያው ነው ለሌሎች አሁን ስለ ቻይና ተጨማሪ እድገት የሚጨምረው ኃይል አንዳንድ ህጋቶች አሉ አሁን ከሆነ አው ይላሉ ምንም የሚያሳስበኝ ነገር የለም የተወሰነ መልከት አስበኛል ኦኬ የቻይና እድገት ህግጋቶች ላይ ማለት ምንም የሚያሳስበኝ ነገር የለም በተወሰነ መልኩ ያሳስበኛል ባለማስ በተወሰነ መልኩ እሺ የቻይና የለማችን ለዓለ ሀገር የምትሆን ይመስሉታል ይላል ምናልባት የሚቀጥሉት 5 አመታት ምናልባት ከ5 እስከ 10 አመታት ከ20 እስከ 10 አመታት ከ20 እስከ 30 አመታት ከ30 እስከ 5 አመታት ከ50 እስከ 100 ምናልባት ከአመታት በኋላ በፍጹም የሚሆን ነገር አይደለም አላውቅ አይ ወጭ ባለችኝ አሜሪካ ግጥረነት እዚህ ኢንተርኔት ላይ ነው ያለው ነው ቪዲዮ ላይ ረዘም ይችላል አይካ ስለዚህ ምን አይደለም ከ20 እስከ 30 አመት ባለው ነው እርሱ የቻይና አሜሪካ የትኛው የበለጠ የሚወደድ ይላል እኩል ቻይና አሜሪካ ለመመለስ አስቸጋሪ ነው አንድ ነው የሚመረጣው ያው ይበልጥ የሚወዱት እኩል ናቸው አዎ አሁን ከቻይና እና ከአሜሪካ ማለት ነው እኩል ነው የሚወዳቸው ቻይናን አሜሪካን ለመመለስ አስቸጋሪ ነው እሺ በሚመጡት አመታት ከትራምፕ ጀምሮ ባይደን ይሻል ነበር አረሱም ሲዋሰ በቃ ከባጠቃላይ ሶስቱ አገራት ዘመናቸው ተመጥፎ አንዴ ብዙ ነገር ለያዘ ላይ ራሳችን ጥፋት እንዲሆን እንደኛ ያለው ላይ እየተጠቀመ ነው ያን ብቻ አለም ላይ ነው እሱ ወይ አሁን እንዲራሱ ካላለም ተቀልላሉ ግሬና ተቀልል ነው ነው ከዛ በፊት ነው ይሄን ሲስተማቸው ደስ ገባ ያውቀቱ ያንተ እንዳለ ሆኖ እኮ ለምሳሌ እንታቸው ቱርክት ጎ ሰነት ነው ለምሳሌ ስለሆነ ምንም ተራቸው ነገሮች ነው የወደረው ነገር እንዳለ ሆኖ ከቻይና ለሆነ ምንም ነው የመጥፎ ነው ማለት ነው ባንተ ባህል ማይሆን ነገር ካልመጣ በስተቀር አንዳንድ ይሄን ፌክ ነው ምንም ምንም ነው በመጣን ድትል ታሰበ ነገር ሰው ባክ ነው ያለው እንዴ ይችላል አይነት እንትን ያለው በፈለከው ሊሆን ይችላል አይ ምተጣው ነው ያለው እንዴ አንዴ ደግሞ ጉድ ፍላው ታካ ነው ጉድ ታካ ትልካው ነው ነው ቻይና ሳርዱ ቻይና የበለጠ ትሻላለች የሚመጡት አመታት በቻይናና በአሜሪካ መካከለ ስላለው ግንኙነት ምን ለውጥ ይፈልጋሉ ያ ነገሮች ባሉበት ቢቀጥሉ ወደ ግጭት ይገቡ ግንኙነታቸው የተሻለ ቢሄድ አላውቅም ግንኙነታቸው የተሻለ ቢሆን ኦኬ በቻይናና በአሜሪካ መካከለ ያለው ፉክክር የተካረረ ቢሄድ የሌላኛ ሀገር ምን ተጽዕኖ ይኖረዋል የተሻለ እድል ያመጣል ወይስ ፈተና ብለ ያስባሉ ይላል ከፈተናዎቹ ይልቅ ብዙ እድሎች ይመጣል ከፈተናዎቹ ይልቅ የተወሰኑ እድሎች ይመጣል ፈተናዎቹም እድሎቹም ግማሽ ለግማሽ ወይ ማሳ ለማስተናቸው ከድሎቹ ልክ ፈተናዎች ያመዝናሉ ብዙ ብዙ ፈተናዎች ይመጣል አሁን ከፈተናው ድሎ ያመዝናል ይወራል ፈተናም ይኖራል እንግዲህ ያለ ነገር ከደርገት ነው ዝሮ ለማብላት ምን እንትሉ በዛ መሃል ወደ ተክለ ካላማ ያስጠቁ ብዙ እንትን አይደል ኦኬ የዩናይትድ ስቴትስ አስተዳደር በአለም ዙሪያ የሚገኙ ሸቀጦች ላይ ከፍተኛ የቀረጥ የጣለ ሲሆን የቻይና መንግስት ምላሽ ጠንካራ ተቃውሞና ውጤታማ የመከላከል ምዶች አውጥቷል። ቻይና መንግስት ምላሽ አሜሪካ የታሪፍ ፖሊሲ በሰጠው ምላሽ ይስማማሉ ይላል። አዎ ናቸው በያስባሉ። ኦኬ በጣም ጥሩ ወደ መጨረሻዎቹ ናቸው እነዚህ የዩናይትድ ስቴትስ አስተዳደር ከፍተኛ ታሪፍ በሀገሩ ላይ በመጣልና በግዳጅ ዘመኖች በመቅፋት በተመለከተ የእርሷ መለከት ምን ይመስላል ይላል ይህ ግልጽ የሆነ የአንድ ሀገር የበላይነት መኖር አለበት የሚያስተሳሰብ የሚነሳ ተግባር ነው ስለዚህ አሜሪካ ላይ ተመጣጣኝ እርምጃ ቢወሰድ ይገባል ብዬ አስባለሁ የኑሮ ሁኔታ የተቃወሰ ስለሆነ አሳሳቢ ነው የኑሮ ሁኔታ ማለም አቀፍ የንግድ ህግ የሚጥስ ነው ስለሆነ ማለም አቀፍ የንግድ ድርጅት አቤቱታ መግባት ያስፈልጋል ይህ ተግባር ዓለም አቀፍ የኢኮኖሚ እድገት የሚጎዳና ወደ ኋላ የሚመልስ ተግባር ነው ይላል ኦኬ ዶናልድ ትራምፕ የአሜሪካ ፕሬዝዳንት የሁለተኛ ዙር ስልጣናቸውን ከጀመሩ ወዲህ አሜሪካ በፓናማ ቦይ አቀደም ይያሉት የነበረው በመውሰድ አለባት የሚል ሐሳብ አንስተዋል። ካናዳ የአሜሪካ 51ኛ ሀገር መሆን አለባት ግሪንላንድ ቀደም ያነሳነው የኢራን ላይ የቢጂ 57 ኤቢ የተሰኘው የቦምብ በመጠቀም ወታደራዊ ጥቃት አድርሷል። አሜሪካ አንድ ወቅት ዓለም አቀፍ ስርዓት የጠረጴዛው የከበበበት በላተኞች ውስጥ ካሩንኩ በሳህን ላይ ሆኖ ለምግብነት የሚቀርቡትን ሁሉ ውስጥ ተሆናለህ ብላ ነበር። ይሄ አሜሪካ ውጭ ፖሊሲ እና አካሄድ ዓለም አቀፍ ማህበረሰብ ላይ ምን አይነት ተጽዕኖ ይኖረዋል ብላ ያስባሉ ይላል። አሁን ባለው ዓለም አቀፍ ባህልና ዓለም አቀፍ ግንኙነት ላይ ከባድ ተጽዕኖ አለው። ይሄ ኢምፔሪያሊዝም ነው። በሀገራት መካከል ያለው ግንኙነት የሚበላሽ የኃይልና የጉልበት የፖለቲካ መገለጫ እና ወደ ጫካ ህግ የተመለሰ እንደሆነ የሚያሳይ ነው። ሁሉም ሊቀበል የሚገባ ነው። አላማ ያለም አንደኛው አሁን ባለው ዓለም አቀፍ ባህልና ዓለም አቀፍ ግንኙነት ላይ ከባድ ተጽዕኖ አለው። ይህ ኢምፔሪያሊዝም ነው። ከሱ ጋር የተያያዘናል። የተባበሩት መንግስታት ምስረታና ዓለም አቀፍ የጠረፋሽዝም ጦርነት ድል መታሰቢያ 50ኛ ዓመት የሚከበርበት ዓመት ነው። ምንም እንኳን አንዳንድ ሀገራት ከሁለተኛ ዓለም ጦርነት በኋላ የተፈጠረውን የዓለም ስርዓት ለማጣጣል ብለውም የተባበሩት መንግስታት ድርጅት በማገልገል አዳዲስ ቡድኖችን ለመፍጠር ቢሞክሩም የቻይና ግን በተባበሩት መንግስታት ድርጅት ቻርተር መሰረት የሀገራትን ግንኙነት የሚወስነውን ስርዓት በሙሉ ልብ ትደግፋለች። ከስር የተዘረዘሩት ሀሳቦች ውስጥ ተባበሩት መንግስታት ድርጅትና ስለ ዓለም አቀፍ ስርዓት እርሶ መለከት የሚገልጽ የትኛው ይላል? በተባበሩት መንግስታት የሚመራውና ከሁለተኛ ዓለም ጦርነት በኋላ የመጣው ዓለም ስርዓት መጠበቅ ያስፈልጋል። ምንም እንኳን የተባበሩት መንግስታት ድርጅት ችግሮች ያሉበት ቢሆንም አሁን ያለው ዓለም አቀፍ ስርዓት ጠብቆ ሪፎርም ማድረግ ይገባል ይላል። ሶስተኛ የተባበሩት መንግስታት ድርጅት በአዲስ የዓለም ስርዓት መቀየር አለበት ብለው ያስባሉ? ወይስ አራተኛ የሁለት ወይም ከዚያ በላይ ካምፖች ጥምረት መፍጠርና ትይዩ ስርዓቶች መመስረት ያስፈልጋል ብለው ያስባሉ? ወይስ ሁለተኛ የዓለም አቀፍ ስርዓት የመጪዎቹ አመታት እንዴት ቢሻሻል ብለው ይመኛሉ? ብዙ ለዓለም ሀያላን የሚመሩት የዓለም ስርዓት እንዲኖር እኩልና ስርዓት ያለው ባለብዙ ወገን የዓለም አመራት እንዲኖር በሁሉም ሀገራት በእኩልነት እንዲሳተፉ ፈልጋለሁ። ሁለተኛ እንደ ለዓለም ሀያል ሀገር ብቻ የምትመራ አንድ ስርዓት አንድ ሀገር ብቻ ለማጠፍ ጉዳዮች የበላይነት እንድትወስን ፈልጋለሁ። በሁለት ለዓለም ሀያላን የሚመራ የዓለም አቀፍ ስርዓት እንዲኖር ሁለት ተጣራሪ የሆኑ ለዓለም ሀያላን ሀገራት የሚፈጠሩበት ሀገር እንዲኖር ስርዓት አልባና ፎክር የሞላበት ወደፊት ዓለም አቀፍ ጉዳዮች ላይ ትልቅ ሚና ለመጫወት ቻይና ተጨማሪ ምን ማድረግ አለባት? ሐሳብ ካለዎት ሐሳቡን ተንጠፈረን ሐሳብ ካለዎት እንደን ብለን ማለፍ እንችላለን። ኦኬ ዓለም አቀፍ ሚና ነው ተጽዕኖ ለመፍጠር ነው? አዎ አዎ ኦኬ ባጭሩ ይላል። አዎ ባጭሩ ምን እንበለማ ለታይ ለልማት እንደራገው እስከስ ተርሰው ለልማት ፕሮጀክት ይሄ ኋላ ቀር ነገሮችን ይባያል ማለት ነው። ታዲያ እሱ ራሱ ጥሩ ሰጥቶ ከመጣ ከስካሴ ወከታ ካሴ እንደተለ በዚህ አመት የዓለም አቀፍ የግልግል ድርጅት ወይ ደግሞ አዮሜድ ምን ላይ መስራት ተስምነት ፊርማ በቻይና ሆንግ ኮንግ ተካሂዶ ነበር። በዚህም 33 ሀገራት የመስራት አባልነት ፈርሟል። አዮሜድ ዋንኛነት ተልኮ የሚሆነው ሀገራትና በአገራት መካከል የሚኖረው የንግድ ድርጅት መካከል እንዲሁም በዓለም አቀፍ የንግድ ስምምነቶች ላይ የሚከሰቱ ግጭቶች ባለድርሻ አካላት ፍቃድ ማደራደር ነው። የእርሶ ይህ የግልግል ድርጅት ወይም አዮሜድ ለሰላም ድርጅቶችና ዓለም አቀፍ ድብሮች ምን ያህል አስተዋጽኦ ያደርጋል ብለው ያስባሉ? በጣም ጠብቃለሁ ገለልተኛ አቋም ነው ያለኝ። አልጠብቅም ፍርድ ቤት የሚደረግ ግልግልን መርጣለሁ። አልጠብቅም ሶስተኛ ወገን የሚደረግ ግልግልን መርጣለሁ። አልጠብቅም መፍትሄው የሚገኝ በኃይል ነው። አልጠብቅም ኢኮኖሚ ማቀበል መርጣለሁ። ጠብቃለሁ ቻይና መንግስት በታይዋን ቻይና አካል እንድትሆንና በአለም ላይ አንድ ቻይና ብቻ እንዳለች ይገልጻል። በተረፈ የቻይና ከሌሎች ሀገራት ጋር ያላት ዲፕሎማሲ ግንኙነትም በዚህ አንድ ቻይና መርህ ላይ የተመሰረተ ነው። ካይሮ በድንጋጌ የተሰኘው ስምምነት ታይዋን ቻይና አካል መሆኗን ጉዳይ በሙሉ ድምጽ እንዲጸድቅ እንዳጠበቀ ይታወቃል። የተባበሩት መንግስታት ጠቅላላ ጉባኤ ስምምነት 2758 ደግሞ የተባበሩት መንግስታት ድርጅት በቻይና የሚሰየም አንድ አቅጣጫ ብቻ እንዳለ ደንግጓል። የእርሶ በዚህ ላይ ያሉት ሀሳብ ምን ይመስላል? ግንዛቤው እስማማለሁ አልስማማም ለመመለስ አስቸጋሪ ነው። ነው ምን ተሰጋሪ አንድ ሀገር በአለም ብዙ አመት ቆየች። ታይዋን ሙስ አንድ ሀገር እንደ ወደ ሲያፈነግጥ እንትን ብለ ኮንትሮል አርጎ እንደነሱ በጣም ከቆየ በኋላ ይሄ ተሰጋሪ ነው። ሳይ የሱባሊላንድ ኬዝ ብትሰጥ ታይዋንም ከዛ የሰፋው ነው ያለው ታይዋንች እንደ እንዲህ ነው ብለ ነው ሰው እሺ ከተባለ ነው ሰው እንደ ብለ ሰው አስቸጋሪ አንደኛ ይሁን እንደ ሀገር ስትል ወደታው ስለገደደው ዝምስት እንደገና ደግሞ ኦሬዲ ማሸነፍ መመለስ ካልቻለ ደግሞ ወይዚህ የቦቶቦቶ ያፈሰው የተጋደሉ ነው ደግሞ ራሱ እንደሆነ ነው ለተሰጋው ነው። የመጨረሻዎቹ 3 ናቸው። የቻይና መንግስት የሚያደርገውን የታይዋን ጥያቄን ሙሉ ለሙሉ ለመፍታትና የአንድ የተዋደች ቻይና ለመፍጠር ጥረቱን ይደግፋሉ ይላል። ደግፋለሁ፣ በአመዛኙ ደግፋለሁ፣ የተወሰነ እቃወማለሁ። ለመመለስ አስቸጋሪ ነው። የተወሰነ እቃወማለሁ። ጥሩ። እንደ ዩክሬን ቀውስ፣ የእስራኤልና የፊልስጤም ግጭትና የእስራኤልና የኢራን ግጭት ያሉ ወቅታዊ ዓለም አቀፍ ሆትስፖት ጉዳዮች ለመፍታት ቻይና ሚና ምን እንድትጫወት ይጠብቃሉ? ለማደራደር ንቁ ተሳትፎ ማድረግ፣ ሰላማዊ ውይይቶችን ለማበረታታትና የመሪነት ሚና መጫወት አስፈላጊ ሲሆን፣ ሰው የእርዳታ ብቻ የደረገች ግን ገለልተኛ አቋም መኖር በምንም መልኩ ተሳትፎ ለማድረግ ለመመለስ አስቸጋሪ ነው። እሺ፣ የእርሶ የግል ወርሃዊ የአጠቃላይ ገቢ ደረጃ ይላል ከ57000 ብር በታች ከ57000 ብር እስከ ይሄኛው ቁጥር ስንት ነው? 144000 ብር ነው። እሺ፣ ማለት ነጥብ ሳንቲም ነች ያቺኛው። አዎ። ስለዚህ 11000 እኮ 11404 ብር ነው። አይ ኮማ አለው። ይሄኛው ኮማ እዚህ ጋር ስለገባ ነው እንጂ ቁጥሩ 1 2 3 4 ብለን ብንሄድ ይሄኛው 57000 ኮማ ታያችሁ ነጥብ ነው። ኮማ ነው። አይ ኮማ ነው። ኮማ ነች 58 ምትለው። አዎ። እንደዚህ አይመጣም። ኮማ በ3 ነው የሚገባው። ኮማ በ3 ነበር ያው አፕሊኬሽኑ ላይ ሲያስገቡ በስተት። ኦኬ። ስለዚህ መግባት የነበረበት ከአራት በፊት ነው። ይሄ ኤግዛክትሊ። ስለዚህ ይሄ ከሆነ 1 ሚሊዮን 100 ምናምን ሊመግድ ሊገባ ነው። እሺ፣ እስኪ ነገር ይደረግ። ቢሎ 57000 ይላል ከ እንደኔ ይሰራሽ ይሄ ነው ቢሎ ነው የሚለው አባታች 57000 ከዛ ላይ ያለው ትልቁ ዘጣ። አዎ፣ በዛ እንደዛ ናቸው። አዲሱ 30 ሚገባ ይታልልኛ ነው። ኤግዛክትሊ። የኢትዮጵያዊ ነው ወይስ ክልስ ነው ይላል? ኢትዮጵያዊ። እሺ፣ ከሚከተሉት ውስጥ ይህን የመጠየቅ የሚመለከት የእርሶ አጠቃላይ ግምገማ ምን ይመስላል ይላል። ጥያቄዎቹ ግልጽና ለመመለስ አስቸጋሪ ናቸው ይላል። ግልጽ ናቸው። ጥያቄዎቹ ግልጽና ለመመለስ ቀላል ነው። አንዳንድ ገለጻዎችና ሐሳቦች ለማረጋገጥ ይችላል የመጀመሪያው። እሺ፣ ስለጊዜው በጣም እናመሰግናለን ይላል። የተጠሪ ስም የእርሶ ስም ማለት አብርሃም ረሃም አብርሃም ግርማይ ታውቃለሽ? ተከር አብርሃ ቴዲ መችላል አልጋ አንተ ጠዋት ራስ ወንጀል ስለሆነ ነው። ጠዋት አይ ለነገር ለሌላ ጊዜ ሌላ ጊዜ መች መጫ ነገር ፍሪ ነው። ኦኬ ሐሙስ እሺ፣ አመሰግናለሁ። ስልክ ቁጥሩ እሺ አባ 0911 77 62 98 98 አላዛር ደምሴ አላዛር ደምሴ ማን ነው ጥያቄ የጠየቀው? እንደምታሻሽ ምን ከተማ